سبحانك اللهم حنك إليك قلوبنا مشتاقة لك أفئدتنا نسأل اللهم بعز جلالك وجمال أن تغفر لنا يا أرحم الراحمين. السمع أحبتي السمع خير إن شاء الله. داركم سنت لاين لدرس انت استوصلني على إن شاء الله. معاذ الله أعلم. زاد أنا عندنا رقيت أني مهون على بالضبط أني لا أستوص. قلت أنا عند خير إن شاء الله. لا لا لا زاد أنا عند زاد أنا سوست مسألة إن شاء الله. أيوة طبعا زاد أنا سوست مسألة الله. جزاك الله خير. يقول الإمام الطحاوي رحمه الله في رسالته المعروفة بعقيدة أهل السنة والجماعة يمبالو مزعفة شولا إمام الطحاوي من لالو ولا ننزل أحدا منهم جنة ولا نارا كفطرانوش بأكل نتلا يهسوي يجهنم نو ويم يهسوي يجنتنا عن المنال إمام الطحاوي رحمه الله مالت أن لا نقول أن أحد معين من أهل القبلة مسلم سلهو نسو كيلي يمبالو إنه من أهل الجنة أو من أهل النار مالت يتشالم إلا من أخبر الصادق صلى الله عليه وآله وسلم أنه من أهل الجنة يا الله ملكنا صلى الله عليه وسلم زمن ينبر سو نورو أرسو يجنتنا وين يهسو يأساتنا بلو يا الله ملكتنا ያልመሰክ ሩበትን ካልሆነ እኛ እከሌ የጀነት ነው እከሌ የሳት ነው ማለት አንችልም ማለት ነው ማዕና ጥርት ባለ መልኩ አንሁ ይሽሃዱ ቢልጀና የጀነት ነው ሊባል ይችላል ሊኩል ሙእሚኒን ጃአ ፊሂ ነሽ ማለት ነሽ መጥቶ ቁርአንና ሐዲስ መጥቶ እነዚህ የከሌ ናቸው እነዚህ ነከሌ ነከሌ የጀነቶች ናቸው ብሎ በአላህ እና በመልእክተኛው በሰሐቦች ዘመን የተነገረላቸው ሰዎች ካሉ እነሱ ብቻ ናቸው የጀነት ናቸው ማለት ያለብን ማለት ነው ለምሳሌ አሽረቱ المبشرين بالجنة المبشرين بالجنة አስርቱ የአላህ መልእክተኛው ሰለላሁ ዐለይሂ ወአሊሂ ወሰህቢሂ ወሰለም የጀነት ሰዎች ናቸው ብለው የመሰከሩላቸው ሰዎች አሉ ማለት ነው ወመሰለን አህሉ በድር የበድር ሰዎች ማለት የኡሁድ ሰዎች የበድር ሰዎችና የኡሁድ ሰዎች ለምሳሌ يا الله متى صلى الله عليه وسلم سل سباوچ يحد شهيدو تناغرو اللهم اني شهيد على هؤلاء بالجنه يجن السوچ اندونو يا الله ملكتنيا قالتنو ليلا ليلا ملكتوچم لينورو يچلالو نغير گنيا كقايده كعقيده انصار عندن سو يجنت نو مالت انچلم اهون ايتن مالنو وين يجهنم نه مالتم انچلم مالتنو ولا نشهد عليهم بكفر ولا بشرك ولا نفاق اندزه عند مسلم سو انت كهادينا انت بالله يمتغرانا انت مستهنا لا يتقاراني يمتامن منافقنا مالتم ما بجلصو بمنايو مسلم ني كاله اند مسلمنته مقبل علبن نجركن ما لم يظهر منهم شيء من ذلك ከነዚህ ነገሮች ያመላክት ነገር እስካልተንጸባረቃቸው ድረስ ማለት ነው ለምሳሌ አንድ ሰው ላኢላሃ ኢላላህ ያአላህ መልእክተኝነትና የነብዩ ሰለላሁ ዐለይሂ ወሰለም መልእክተኝነት ተቀብያለሁ ብሎ ሲያበቃ በጥንቁልና የሚያምን ከሆነ ላኢላሃ ኢላላህ ሙሐመዱ ረሱሉላህ ብሎ ለመቃብርና ለጣዖታት የሚሰግድ ከሆነ ይህ ተግባሩና የሚናገረው ነገር ስለተቃረነ አንተ ከእስላም ወጥተሃል ልንለው እንችላለን ما لم يظهر منهم كنز مسلمنا كميلو سوچ سكالتن صبارك درس شيء من ذلك اي شيء من الكفر والشرك والنفاق والعياذ بالله الله يطبق اننا مالنا لمن ونذروا سرائرهم الى الله تعالى نغيرن يهن منلو وسطاچون كن والله اعلم الله يوقالنا مالك يالبن مالنا يا الله ملكي صلى الله عليه وسلم زمن منافقوش نبروا እነርሱ ሙስሊሞች ነን ያሉ ነገር ግን ሙስሊም ያልሆኑ ሰዎች ነበሩ ሱብሃንአላህ ቁርአን ባህሪያቸውን ግልጽ አድርጎ የተናገራቸው ማለት ነው እነከኔ ነከኔ ተብለው እነሱ ሙናፊቆቹ ራሳቸው حتى كان رأس المنافقين عبد الله بن أبي عليه لعنة الله لا استطاع يرفع رأسه ما أنسات كان يتشل من كهرته يتنسى معنا نجر قلو مع ذلك الله صلى الله عليه وسلم هي النجر أي نجر ونجر بجلس لمس هذه بملك النجر الله من على إذا جاءك المنافقون على النزاع منافق التكود أنت بمت وغزي قالوا نشهد إنك لرسول الله يلالو يا الله ملك تنيا مهنكن ان مسكر علن والله يعلم انك لرسوله الله قد يوقع يرسو ملك تنيا انا علنا والله يشهد نجر جن الله يمسكر ان المنافقين لكاذبون منافق اتشو وشتا مش مهون اتشون حستن مش مهون اتشون يمسكر علن والغريب كل الغريب بتعمل ميدنكو عندما يعني أعلن الله سبحانه وتعالى رسالته النبي صلى الله عليه وسلم أنه صادق يا الله ملك تنينت رقت أني الناس يا نبي صلى الله عليه وسلم ملك تنينت سيار رقت والله يعلم إنك لرسوله هذا يوك قال على نجرجن وعندما أعلمنا بأن المنافقين لكاذبون قالها بصيغة الشهادة بمسكر النت ملكه والله يشهد الله جني مسكرات إن المنافقين لكاذبون لماذا؟ لأن الشهادة مسكر التي تبالو نجر تستدعي من ورائها الحكم والثاني من يبالو النجر عبر سلم يامتا لزهنا إلى العلماء ثم على النوم نا ليلام ليلام مالا بزهنا الكيال لقين يا الله مرتين صلى الله عليه وسلم بوزو سوچون اكالي أنت منافقنا اكالي كافرنا اكالي منافقنا عائل منانو الله منا لا يا الله سبحانه وتعالى سنجا بمسرته كقاعدة المسلم مأمور بالحكم بالظاهر كلا يبال لو نجر ما مسكر اللبت عند مسلم ونهينا عن الظن واتباع ما ليس لنا به علم كما تفطر التعرينا سلما ناوك او نجر اندان ناقرم اسلم الناتشيني كالكلا قال رب العالمين يا أيها الذين آمنوا ان انت امانيو شوي لا يسخر قوم من قوم عنده باندو لاي عنده بودن باندين آيال لاقيت أي سالك أبتم ولا يعني إلى آخر الآية عندما متوقع القرآن ولا يمعنى الله سورة الحجرات أنكس أسرع عند لاي سنة قر ما لنا بل إلى القرآن أنكس لا الله من آلا يا أيها الذين آمنوا أن أنت أمن شوي اجتنبوا كثيرا من الظن سبحان الله بزن تاتبو إن بعض الظن كفلو كترطاري إثم وانجلنو بما كتعلم من الله سبحانه وتعالى ولا يغتب بعضكم بعضا عنده تهاندون أيما بزن يقول ولا تجسسوا عتفلافلو بزن تمكركر بعلا من الله أيحب أن يأكل لحم أيحب أحدكم أن يأكل لحم أخيه ميتا كنا أنت عندك شلون دم شلون سجى مؤتاني يا لما بلا يموت أيها لما بلا تفلق يا لنا أي فلقم فكرهتموه يهن ما قلت تأروت على يلا الله بل إلى القرآن أنك لا ولا تقف ما ليس لك به علم وكتبال تستهبت نجرن أتكتل إن السمع ما اسمي أجره والبشرة من ملكة عيننا والفؤاد ما السبي أمره كل أولئك كان عنه مسؤولا سلرسو تتأيك أبت على الله سلزهم عند المؤمن أنت كافرنا أنت مشركنا أنت منافقنا ما لا تأيكالم قلس هنا نجرس كالتا يدرس ما لنا سورة الإسراء أنكس سلسة سدس تليم على نوم بما قتل من إلى الإمام الطحاوي رحمه الله ولا نرى السيف على أحد من أمة محمد صلى الله عليه وسلم أمة وتشست سيف مبال النجر أنايم أو لا نعتقد مجدل على اللبت بلن أنامنم إلا من وجب عليه السيف بشريعه مجدل على اللبت تبلو يتجلس أو كان هنا بستكر مال النوم لمسالي عندنا القاتل سوني قدلا سبحان الله لا يحل دم مرء مسلم قالوا يا الله متين صلى الله عليه وسلم المسلم دم حلال نوم هنا إلا بإحدى معان ثلاث سوست አሉ ሶስት ነጥቦች ካልሆኑ በስተቀር አነፍሱ ቢነፍስ ማለት ሰው ከገደለ መገደል አለበት ሰው ያው ማለት ነው ሰይቡ ዛኒ አግብቶ ዝሙት የሰራ ይሄ መገደል አለበት ወታሪኩ ሊዲኒሂ المفارق للجماعه እንደዚሁ ሙርተድ مرتد بلو مالت والعياذ بالله أعاذنا الله كإسلام شريعة يتملسا نقرقن النزه النقروش متقبر يميشي لو بها قيريتو يمتدد الدرو بإسلام أو شريعة كوانا بزالة يتمسكرو بالترقاقتو بوزو إجراءاتوش تدرقو النزه نقروش كترقاقتو لقدل يشلال نجي كزاوش ما أن المسلم لقدل أي قبام مالنا يه مسلم ወጭን አስመልክቶ ነው ሐዝም ያልሆኑትም ሰዎችም ለነገሩ መግደል በጣም ክልክል ነው በእስልምና يعني سبحان الله من قتل نفسا عندت النفس يطفى فكانما قتل الناس جميعا ሰዎችን በሙሉ እንደጨፈጨፈ ነው አላህ ዘንድ ደሞ ወንጀሉ የሚያዝበት ومن احياها عند النفس كطفات يتتادج ሰው ካለ فكانما احيا الناس جميعا سبحان الله حتى كريستيانوش بيهونو اسلام اگر استنا مثالي سلمي نورو كريستيانوش الله متي صلى الله عليه وسلم سيناغرو منالو من قتل معاهدا لم يرح رائحه الجنه هذا الحديث في البخاري عندن بقال كيدان يجبان مسلم يالهون انسو اسون يجدله يجنتن شتا اياغنم من اذا زميين نالو بمسلم اگر يمنورون انستنيا يهونو يكتلون انسون فقد اذاني انين نو ادا يا رجا وانا حجيجه يوم القيامه المهم فما بالك بالمسلم يعني بمقتال من يلالو امام الطحاوي رحمه الله ولا نرى الخروج على ائمتنا وولات امورنا استداداريوچ يمنغست استداداريوچ كهونو يمنغست امراءوچ كهونو بنسو لاي مامصنا انامنم مامص عالبن بلن انامنم وانجارو ظلم انكون ليظلموا ولا ندعو عليهم بان السم لا يدموا دعانا درقباتهم الله يعطفاتهم بلن لماذا؟ لأن الدعاء عليهم بان نزب مسلم من قستاتوش لا يدعى مدرق خروج معنوي لالو بوست بان نرسل عندما مزعوا يدا من طاعتهم النرسل بالك نقرم لا يمتاززن النامنا لن ونرى طاعتهم من طاعة الله عز وجل فرضا الناس يعززوتن نجر متعزز قديتا مهونون النامنا لن ما لم يأمروا بمعشيا بوانجل نجر لاي اسكال عززو درسة وندعو لهم بالصلاح والمعافات الله عندي استكاكلات شونا كبطفونا سبحان الله لمن بخارينا مسلم لا يتورى حديث سلال لنو بخارينا مسلم لا يتورى حديث عبد الله بن عمر يا الرقسي هون منالو على المسلم قالوا عند مسلم سوله السمع والطاعه امير متعزز اللبته فيما احب وكره يا امير يتعززوا نجر يعززوا نجر لمطفهم نجر لمس بس يتا بيمتشوم بايمتشوم الا ايؤمر بمعصيه نجر كن اللهن بمياسقطا نجر كالعزز فان امر امر بمعصيه فلا سمع ولا طاعه ማለት ያአሚሩ አዛጁ በወንጀል ነገር ካዘዘ መታዘዝ የሚባል ነገር የለም ለምን لانه لا طاعه في معصيه الخالق الله سبحانه وتعالى تقارنو فطرانን መታዘዝ ስለለለ ሁዘይፋ ابن اليمان የሚባል صحابي ነበር سر رسول الله صلى الله عليه وسلم ይባላል የነብያችን መውዲ አስር ያአላህ መካ صلى الله عليه واله وصحبه وسلم ምስጥረኛ የሚባል እርሱ ሁዘይፋ ኢብኑ ልየማን ሲናገር ቡኻሪ كان الناس يسالون رسول الله صلى الله عليه وسلم عن الخير يعني يا الله ملكتኛ ብዙ ጊዜ ሰዎች ስለ መልካም ነገር ይጠይቋቸዋል አሉ وكنت اساله عن الشر يعني ደሞ ስለ መጥፎ ነገር ጠይቃቸዋለሁኝ አለ መኻፈተ አይድሪከኒ ማለት ያገኘኛል በሚል ፍራቻ ስለተንኮል መጠይቃቸው አውቄ ለመተግበር ሳይሆን ያ ነገር እንዳያገኘኝና እንዳልወርቅበት ማለት አልምቱ ሸር ላል ሸር እንደሚባለው ማለት ነው። ተንኮልን ነገር ተምሬዋለሁኝ። ነገር ግን ተንኮልን እለት እንደ ተንኮልነቱ እንደተከብረው ሳይሆን ወላኪን ሊተወቅ ወልሐዘር እሱን ለመጠንቀቅና ለመጠበቅ ነው እናለው ማለት ነው። ፈቁልቱ ብዬም አልኳቸው አለ ይሄ ክቡር ሰሓቢ ያ ረሱላላህ አንተ የአላህ መልክተኛ ኢና ኩና ፊ ጃሂልየቲን አላቸው። እኛ በመሀይምነት ውስጥ የምንኖር ሰዎች ነበር። ወሸር ሙሉ ለሙሉ በተንኮል ውስጥ የምንኖር ነበር። ሱብሃንአላህ ከባድ አገላለጥ ነው። በጣም በመሀይምነት የሚኖሩ ነበሩ። ያዕቡዱነ ልአውሳን ጣዑታትን የሚበሉ ነበሩ። አፍን ጣዑታትን የሚያመልኩ ሙሐረማትን እቅትራፍ የሚያደርጉ በዙልም ውስጥ የተጨመሩ ሴቶችን ከነ ህይወታቸው የሚቀርቡ መጥፎ ነገር ተብሎ የሚሰሩ ማለት ነው። እንደውም ወደ እንሰሳነት ከጃሂልያ ከማይምነታቸው የተነሳ ወላ ቁወተ ኢላ አውሮፓዎቹ ደረሱበት ማለት አሁን ሰዎች ሙስሊም ባይሆኑ እንኳን እኮ ለምሳሌ የሆነ ሐያ የሚባል ነገር አለ አይደለ? ሐያ ብሎ ማለት አሁን አንድ ሰው እኮ በሚሰክርበት ጊዜ አንድ አእምሮ ውስጥ የሚያጣው ነገር አለ። ሐያኡ ይነሳል። ማሰቢያው ያኒ አምሮ ላይ ያለው አላህ ሱብሃነሁ ወተዓላ ይርከብ ጥባው ይነሳል። ልክ እዛ ደረጃ አካባቢ ልክ አሁን አውሮፓውያን አሉበት ደረጃ ላይ ደርሰው ነበር ማለት ይቻላል ማለት ነው። ሱብሃንአላህ hatta kanu nasallahu alሰላመተ ወልዓፊያ የጥፉነ ቢበይቲላህ وهم عريان ሴቶች ከቁረይሽ ልብስ ካላገኙ ራቁታቸውን ጧፍ የሚያደርጉበት ሰዓት ነበር ማለት ነው። بغير شيء يا لمنم مراقطاتهم ማለት ነው። ሱብሃንአላህ እስከዚህ ደረጃ ድረስ ደርሰው ነበር ማለት ነው። አረቦች ብዙ ሴት ልጆችን ከነ ህይወታቸው ይቀብሩ ነበር። ብዙ ነገር ነበር። ግን ያን ወቅት ምን አለ ሁዘይፋ ምን ይመልስ ይገልጸው ኩና في جاهليهتين ማህይምነት ውስጥና ወሸር እተንኮልም ላይ ነበር ያለ ነውኛ فجاءنا الله بهذا الخير الله بذ بملكام ነገር መጣልን ማለት እርሰወላከልን አላቸው። فهل بعد هذا الخير من شر ودفت مطفو ነገር ይከሰታል ከዚ ከመልካም ነገር በኋላ አላቸው። قال نعم اهو قال يا اللهم صل على محمد صلى الله عليه وسلم بمكتبن فقلت هل بعد ذلك الشر من خير ከዚ ከመጥፎ ነገር በኋላ اهو قالوا بمكتبن قالوت وفيه دخن ስብሃንአላህ ደኸን ብሎ ማለት ኸይርና ሸር የተቀላቀለበት ነገር ቃለ። በመቀጠል ምን አላቸው? ወማ ደኸኑሁ አላቸው። ይህ ደኸን የሚባለው ምንድናቸው? ቃለ ቀውሙን የስተኑነ ቢገይሪ ሱነቲ አላሉ። ስብሃንአላህ አላህ ይጠብቀን። ቡድኖች አሉ አሉ እኔ ስተገብረው ያልነበረውን ነገር እንደሱና አድርገው የሚይዙ ወይህተዱነ ቢገይሪ ሀዲይ በኔ በኩል የመጣላቸውን ቅን መንገድ ሳይከተሉ በባጢል ሱብሃንአላህ የተሞሉ ሰዎች ናቸው። ታሪፉ منهم አቸው ኸይርም ነገር አላቸው አላቸው አሉት የአላህ መልእክተኛ ለሁዘይፋ ኢብኑ ዩማን። በመቀጠልም هل بعد ذلك الشر ማለት ከዛስ በመቀጠል خير نجر الله شر الله كذلك خير بها لا سلاچو قال نعم دعات على ابواب جهنم جهنم بر لا يهنوا يمطاروا له من اجابهم اليها ودزاچو دسم ودمسبكوبات نجر اشي بلو يتقبل قذفوا فيها اعوذ بالله جهنم مست እንዲገቡ እንዲጨመር ያደርጉታል በማለትም ነገሩት። فقلت يا رسول الله صفهم لنا الناس سوچ እስቲ ምን አይነት ነው ሰዎች ናቸው? قال نعم አሉት قوم من جلدتنا ቆዳቸውም እንደኛው ቆዳ ነው የመሰለ ويتكلمون بألسنتنا በእኛ ምላስም የሚናገሩ ሱብሃንአላህ። በመቀጠልም ምን አላቸው? ይህን ሰዓት ያገኘሁት እንደሆነ ምን እንዳደርግ ትመክረኛለህ? قال تلزم جماعه المسلمين عليه ابزحنوا مسلم ያለበት ጋር ከሆነና ወኢማሙሁም የሙስሊሞቹንም መሪ ተከተል فإن لم يكن لهم جماعة ولا إمام مسلم جماعة أن إمام السابع نوراتو قال فاعتدل تلك الفرق كلها كل نمبدا راكا ولو أن تعب على أصل الشجرات عندو ديلان قوم بتاتار سبحان الله لك ياندن جندن تنن قوان نكسه بتيزه حتى يدركك الموت وأنت على ذلك بزالة هي الناس كم تموت درس بمعنى ثم نقرر إمام البخاري إمام مسلم أبو البغوي اللي يكتب عفوا اللي يكتب عند تناقروت معناه إنه النا هون هي تناقروت من دنا بمسلم مشمري لا أمس أنينا أمس أنيام هون عند اللب نما لأنه عاف ابن مالك قال الله متين صلى الله عليه وسلم سناجر خيار أئمتكم مالو كمري وشاش كل مرتمي بالوت الذين تحبونهم النزاء يمتودواتشونا ويحبونكم يمتودواتشوناتشو سبحان الله حزبنا من قص مرينا تمرس بتعان دس إلى الأرض وتصلون عليهم ويصلون عليكم دعاء ما درجوا لاتشونا أن أنتم دعاء متعبروا لاتشو وشرار أئمتكم በጣም የመሪተንኮለኞች የሚባሉት አለዚነ ተብغضونهم እናንተ የምትጠሏቸው ዲክታተሮች አውዱላ ወይብغضونكم እነርሱም የሚጠሏቸው وتصلون عليهم وتلعنونهم ويلعنونكم እናንተም የምትረግማቸውና እነሱም የሚረግማቸው فقلنا يا رسول الله افلا ننابذهم بالسيف عند ذلك እንደዛ አይነት ሲሆኑ ታዲያ እነሱን በጦር አንጨፋጨፋቸው ምን ወለላ አሉ። በሰይፍም እንዳትገደሏቸው ማአቋሙ ፊኩም ሶላት በእናንተ ላይ ሶላትን እስካቆሙ ድረስ ወፊ ሪዋይትን ላ ማቀብ ሰለዋል ሶላትን በሰገዱ ሰዓት ማለት ነው ሱብሃንአላህ እና ብዙ አሐዲሶች አሉ ማለት ነው ይሄን የሚናገሩ بمكتل من قال الامام الطحاوي رحمه الله ونتبع السنه والجماعه السنه سنان نكتلالن والجماعه يمسلموتين جماعان نكتلالن سنه بلو معناته بالعربيه السنه لغه الطريقه من قد معناه بالعربيه ولهذا لزهم يا الله متي صلى الله عليه وسلم منالو من سن سنة سيئة نالو مطفو نجر من قد أدرقو يازا فعليه وذرها ووذر من عمل بها إلى يوم القيامة مالت عند مطفو نجر عندما جمر السب إبداعة هذا الرقو لم السالين بلنا عند سوبيتو لي مطفو ديش تكلو موتان نبال እሱስ ካለ ድረስ በዛ በዲሽ መጥፎ ነገር ውስጥ ካለበት እዛ ዲሽ ውስጥ መጥፎ ነገር ውስጥ ከታየ ድረስ ወንጀል ይጻፍበታል ከሞተም በኋላ ወንጀል ይቀጥላል ማለት ነው ሱብሃንአላህ በዛ በዲሽ መጥፎ ነገር እስከ ታየበት ድረስ ማለት ነው ወመን ሰነ ሱነተን ሐሰነተን ማለት ፈለሁ ثوابها وثواب من عمل بها الى يوم القيامه ማለት ነው አላህ ተሰውራ ሲናገሩ መስጢር ሰርቶ ቢሞት ከሞተም በኋላ ይቀጥላል አልሙም ሱና ጠሪቅ ለመሆኑ ነው ወስጢ ለሐን በስጢ ለሐን ሱና የሚባሉት ነገሮች ሶስት ነገሮች ናቸው አንደኛ ማዋዘ شيء واظب عليه الرسول صلى الله عليه واله وسلم يا الله ملكتني صلى الله عليه وسلم سيسروت ينبره او ما تكلم به صلى الله عليه وسلم وين بايسروتم ሲተገብሩት የነበረ ማለት ባይሰሩትም ሲናገሩት የነበረ አው ተቅሪራቱ ሰለላሁ ዐለይሂ ወአለ ሰለም ወይም ያአላህ መልእክተኛ ሲሰራ አይተው ጸጥ ያሉት ነገር ይሄ ሶስቱ ሱና ይባላል ታዲያ ለምንድነው አህለ ሱና የተባሉት ሱሙ بذلك لتمسكهم بها ባአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ጦሪቅ ላይ እትባዕ ለማድረጋቸውና እንደዚሁም ወርቲባጥህም ቢሃ ጀማዓ ተባሉ ደግሞ ወሱሙ አህለል ጀማዓ የተባሉበት ምክንያት ምን ለምንድን ነው? ሊአነሁም ሙተፊቁን አለይሃ በዛ በሱና ላይ አይጣሉም። ለምሳሌ እኛ አህለ ሱና ወልጀማዓዎች በሱና ላይ አልተጣላንም አይደለም? ለምሳሌ አህባሾችን ብንወስድ ግን አሁን ለሁለት ተከፋፍለዋል። የአብዱላህ አልሐረሪ ተማሪዎች ቢአሸድ ማይኩን እርስ በርሳቸው ለመጨፋጨፍ ያክል ነው የሚደርሱ። ሱብሃንአላህ። ለምሳሌ ከጀምዕየቱ መሻሪዑል ኸይርያ አውላዱ ሱፊ አስዓድ የሚባሉት ተገንጥለው ወጥተዋል ማለት ነው። ከጀምዕየቱ መሻሪ አሸርያ ነው የሚባለው ያደረጋቸው እና እኛ ግን አንድ ነን ማለት ነው። ሱብሃንአላህ። አላህ ሱብሃነሁ ወተዓላ ወነጅተኒቡ ሹዙዘ ነጠላነትን እንጠነቀቃለን እንርቃለን። ወልኺላፈ እርስ በርስ መቀራነንንም እንደዙ። ወልፉርቀተ ብቸኝነትን እንደዚህ መለያየትን መበታተንን እንርቃለን። ማለት እኛ ሙስሊሞች አንድ ነው መንገዳችን፣ አንድ መሆን አለበት። ምክንያቱም አላህ ሱብሃነሁ ወተዓላ ምን አለ ሱረቱል አንዓም አንቀጽ 133 ላይ وان هذا صراطي مستقيما على الله ይህ የኔ መንገድ ነው ትክክል ያለ ሲሆን فتبعوه ያንን አንዱንና ትክክል ያለውን መንገድ ተከተሉት ولا تتبعوا السبل ብዙ መንገዶችን አትከተሉ فتفرق بكم عن سبيله كالله መንገድ ላይ سبحانه وتعالى عدول እንደያመጣ በሌላ ቁርአን አንቀጽ ላይ ምን ይላል سورة آل عمران أنقص 105 لا يسناجر ولا تكونوا كالذين تفرقوا عند النزاع عند تبتاتنوت عتهنوا واختلفوا ارس برساتشو يتلايو من بعد ما جاءهم البينات تككل ان يوم انجر كمت الله تشوبوا على وأولئك النن على النزاع تككل ان يانتن كاوكوا على يمي بتاتنونا ارس برساتشو يمي تشكاتشكو لهم عذاب عظيم اندزو متچقاچق بودن ما بجت يراسو يهونه يگله هيمانوتن باند هيمانوت استونو سيبقى ما مسرت يمسلموچ باهري ادلم يكريستيانوچ باهري نو بذات الله سبحانه وتعالى من علاچو انه هنا اسملكتو فان امنوا بمثل ما امنتم به علاچو عقاب سيادرگباچو الله رمجا وسدباچو انانت بامناچو بتريگر كامنو على فقد يهتدوا برغتم تككلኛውን መንገድ ያዙ እንቢ ካሉ ግን فانما هم في شقاق قال እነዚህ ሰዎች እመጨቃጨቅ ውስጥ እመጨቃጨቅ ውስጥ ናቸው በማለትም ይናገራል። በሌላ የቁርአን አንቀጽ ላይ ምን ይላል ፈጃ ጥላቻን ድስብርስ አንዱ ፕሮቴስታንት ይባላል ጆሆባ ይባላል ተሐድስ ኦርቶዶክስ ቅባት ኦርቶዶክስ ምንድን ነው ኦርቶዶክስ ላ ኢላሃ ኢላላህ ሐዋሪያ ማን ሰነሱነተን ሐሰነተን ተወሰዋቡ ወተዋቡ ማን አሚላ ቢያ ያለውን አህባሾች እንደ መረጃ አድርገው ያመጡታልና ስለ ቢዳአተን ሐሰና የሚል አለ ማይኪዞ ይህን ጥያቄ መጠየቅ አለበት ማለት ይህ ጥያቄ ለቢዳአተን ሐሰና ማስረጃ ይሆናል ያለ ሰው ማይኪዞ መጠየቅ አለበት በደንብ ቢብራራል ማለት ነው። ይሄ ነገር ኢንሻአላህ باذن الله تبارك وتعالى እና ለጥያቄና መልስ ፕሮግራማችን ላይ እንተዋለን። እና ይያልኩ ያለሁት ምንድን ነበር መጨቃጨቅ ቡድን መመስረት የብቻ መዘንበል የክርስቲያኖች ባህሪ ነው ቢዛት ምን አለ الله سبحانه وتعالى وما امروا من ذنبر سوره البينه لا يميلوا سوش بيستوسوا وما تفرق الذين اوتوا الكتاب انزا مصحفن يتسطوت سوتشكو التبتاتنم الا من بعد ما جاءتهم البينه بلصو نجر كمتا عبد الله نبر يتبالوا نجر كن الناس أعوذ بالله حادوا عن الحق مؤمنوش جن عند الزامهون يلبن نمع لنه من أنا أتشو الله ولا تكونوا أتهنوا كالذين تفرقوا واختلفوا من بعد ما وأولئك لهم عذاب عظيم በጣም የሚያስደነግጠው ደግሞ ሱረቱል አንዓም አንቀጽ 159 ላይ አላህ ሱብሓነሁ ወተዓላ የተናገረው ነገር ኢነ ለዚነ ፈረቁ ዲነሁም እነዛ ሃይማኖታቸውን የበታተኑ ወካኑ ሺዓ ቡድን ቡድንም ይሆኑ ለስተ ሚንሁም ፊ ሸይ አላቸው። አንተ ሙሐመድ ከነርሱ አንተ አንዱም አልነበርክም፣ አንዱ አይደለህም ከነሱ መካከል። ሱብሃንአላህ انما امرهم الى الله ينزه يسوج معال مملشا ودا الله نو ثم ينبئهم بما كانوا يفعلون سيسرت بنبروا حقياتهم الله سبحانه وتعالى يسوقاتهم بمعنى تناغروا اندزو يا الله متي صلى الله عليه واله وسلم سيناغروا افترقت اليهود والنصارى على 73 فرقان አይሁድና ክርስቲያኖች አለ 72 ፍርቃ በ73 ላይ ተበታትነዋል፣ በ72 ላይ አፍዋል። ወስተፍተሪቁ ኡመቲ አለ 73 ፍርቃ ይኒ ኡማዎችም በ73 ላይ ይከፋፈላሉ። ኩሉ ሀቂና ኢላ ዋሂዳ ሁሉም እሳትነች አንዱ አካል ሆነ በስተቀር ኢላ ወመን ሂ ያ ረሱላህ እርሷማነች ካላቸው ولا ملت اني ينبركوبتنا صحابوچو ينبروبت قال هو مستقر بمعنى يا الله ما كان صلى الله عليه وسلم جلسنا ملت ان عامه المختلفين هل يكون الا اهل السنه والجماعه قال هو مستقر منالو ما انا عليه واصحابي اننا صحابوچو ينبروبت قال هو مستقر እንቀጥል ያ ጀማዓ አርፍደን ዘመረቀው ባንዛይ ቀጥል ባይ አንድን ጨምሮ ሰላም ድረስ يقول አሁን ያበራሁትን የሐዲስ ቁጥር ነው የምትፈልገው የትኛውን ሐዲስ አሁን የቁርአን አንቀጽ ነው እንጂ ሐዲስ አይደለም የተናገርኩት። በመቀጠል ምን ይላሉ ኢማሙ ጣሂ ረሂመሁላህ ወኑሂቡ አህለል ዓድሊ ወልአማና የፍትህና የአማና ሰዎች የሆኑትን እንወዳለን ወንብغضوا እንጠላለን اهل الجور والخيانه የበደልና የክዳት ሰዎችን እንጠላለን አለ። ማለት بغض እንጠላለን ለአላህ Subhanahu Wa Ta'ala ስንል ማለት ነው። ونقول الله اعلم فيما اشتبه علينا علمه اوقاته بتمسسل بالنجر لاي دمو الله واقينه الله يوقع لي هالنجر انلالن انجي سلم ما ناوقو نجر ان نناجر ما لمن الله سبحانه وتعالى من على سوره الاعراف 33 لاي سيناجر قل انما حرم ربي بل ጌታዬ እርም ያደረገው ነገር አልፈዋሂሻ ጸያፍን ጉዳይ ነው ብላቸው ማዋሃረ منها وما بطن يتገለጸው ምን በውስጥ መልኩ የሚሰራው والاثم والبغي بغير الحق እንደዚሁም ኃጢያትንና ካለ حق ማመጽን وانتو شريكو بالله ما لم ينزل به سلطانا እንደዚሁ በአላህ ልታጋሩ ነው እርም ያደረገው وان تقولوا على الله ما لا تعلمون بالله لي بالله سبحانه وتعالى لي ما توقت النجر من نجر فالقول في الشريعه بغير علم يا لا اوقت بشريعه من نجر قول على الله تعالى بغير علم يا لا اوقت بالله لي عندما نجر نو የሚቆጣው ማለት ነው። በሌላ የቁርአን አንቀጽ ምን አለ? قل الله اعلم بما لبث له غيب السماوات وما في الارض በዚህ ዙሪያ ላይ ብዙ ነገሮች አሉ አልሙ አቡበክር ስዲቅ ረዲየላሁ ዐንሁ ስለ አንድ የቁርአን አንቀጽ ተጠይቀው ወፋኪሀተን ወአባ ይላል አላህ። አብ ማለት ምንድን ነው? መል አብ ተብለው ተጠየቁ። አብ የሚባለው ነገር ምንድን ነው ተብለው ሲጠየቁ ሱብሓነላህ፣ አዩ አርድን ቱቂሉኒ፣ እንዴት አይነት መሬት ይሸከመኛል? ወአዩ ሰማኢን ቱዚሉኒ፣ ሱብሓነላህ፣ እንዴት አይነት ሰማይ ነው እኔን እዝላል የሚያደርገኝ? እንቁልቱ ፊ አየት ሚን ኪታቢላሂ ቢረእይ፣ ማለት በማላውቀው በአላህ ቃል ላይ ትንታኔ ከሰጠሁኝ ምን አይነት ሰማይ ነው ከበላይ የሚሆነው? ምን አይነት መሬትስ ነው የሚሸክመኝ? አሉ ሱብሓነላህ። በጣም ይገርማቸዋል። አልኢማሙ ማሊክ ረሒመሁላህ 40 ጥያቄ መጥቶላቸው አንዷን ብቻ መልሰው ሌላውን 39ን ወላሁ አለም ብለዋል። ኢማም አቡ ሐኒፋም እንደዚሁ ሐታ የአላህ መልክተኛ ሰለላሁ ዐለይሂ ወሰለም ለአዕለም ብለዋል። ተጠይቀው አይደል መተ ሰዓ አላቸው። ቅያማ መቼ ነው ሲላቸው ጅብሪል መል መስኡሉ ቢአዕለም አንሃ ሚን ሳኢል፣ ጠያቂው ከተጠያቂው የተሻለ እውቀት የለውም በማለት መልስ ሰጥተውታል። ማለትም መቼ እንደሆነ አላውቅም ማለት ነው። إذن إذن نقوم على إن شاء الله. سبحانك اللهم وبحمدك، لا إله إلا أنت، أشهد أن لا إله إلا أنت، أستغفرك اللهم وأتوب إليك. والسلام عليكم ورحمة الله وبركاته. ورحمة الله وبركاته يا جماعة. أستاذ هاتو برهانكم من جزاكم الله ألف خيرا. بنتي سما عندها مستمتع يا جماعة. ጀዛኩም ላ ኸይረን ያ ጀማ ኡስታዝ፣ በመጀመሪያ አላህ ጀዛውትን ይክፈሎት። ማሻ አላህ እየተከታተሉ ነበር። የእኔ ጥያቄ አሁን ይሄ አህለ ሱና ወጀማ በሚለው ነው። አሁን አልሐምዱሊላህ ይሄ አህባሽ የሚባል ነገር ከመጣ አንድ ሆነናል። አህባሽ ከመምጣቱ በፊት ግን አንዳንድ ሙስሊሞች አሁን አንዱ አንዱን የመክለፍ ባህሪ ይታይበት ነበር። በጣም እኔ ከጎረቤትም ከጓደኛው እንዲሁ ከቤተሰብም ቢባል በአጠቃላይ እኛ ነን አህለ ሱና ወጀማ። ታዲያ የትኛው እኛስ ምን እንበል? እኛንስ በምን ትፈርጁ ሲሏቸው ይሄ እንደዚህ እንደዚህ ምናምን ይላሉና እኔ አይገባኝም ነበር ኡስታዝ። እኔ ብዙ ጊዜ ግን ምንድን ነው የምለው እኔ አህለ ሱና ወጀማ ሌላ ውሃቢ ምናምን የሚባል ነገር አይገባኝም። ግን ሄድነ ሲራጥ አልሙስተቅም ካላቸው ሰዎች አላህ ካላቸው ከትክክለኛው መንገድ ያድርገኝ ብዬ ነው እምለው ነበር ምል እና ያው የረሱልን ስና ከሚከተሉት ከማያሻርኩት አላህ ትክክለኛው በቃ ሂድነ ሲራጠል ሙስተቂም ብሎ ከፈረጃቸው አላህ ያድርገን ነበር ምለው። ግን ብዙዎቹ ከዚህ በፊት አህባሽ አሁን ከመጣ በኋላ አልሐምዱሊላህ አልሐምዱሊላህ አንድ ሆነናል። ምሬምዬ ሐቢብቲ እንዴት ነሽ? አላህ ይኸልክ ያ አኽቲ። እና አሁን አልሐምዱሊላህ አልሐምዱሊላህ አንድ ሆነናል። አሁን ደግሞ እርሱ አህለ ሱና ወጀማ የሚለው እኔ ትርጉሙ ነው አሁን ነው የሰማሁት። አህለ ሱና ወጀማ ምን ማለት እንደሆነ ከእርሱ አሁን ነው የተማርኩት። ያው የኔ ወደ ዋናው ጥያቄ ልግባ እና ኡስታዝ፣ አህለ ሱና ወጀማ ነኝ ማለት ይፈቀዳል ወይ? ሌሎችንስ ታዲያ በምን እንፈርጃቸዋለን? ይሄ መከፋፈል አይሆንም ወይ? ምክንያቱም አሁን እነዚህ አህባሾቹ ራሳቸው ምን ብለው መጡ? እኛ አህለ ሱና ወጀማ ነን አሉንና እኛን ደግሞ ሊያስወጡን ፈለጉ። በእርግጥ የወጡ እነሱ ናቸው፣ ኢንሻአላህ አላህ ያስወጣቸው። ይሄ ነው የኔ ጥያቄ። ማለቱ ጥሩ ነው ወይ ወይንስ አንተ ምንድን አሁን የትክክለኛው ነው ያዝ ከአቂዳ ከነሱ አላህ ያድርገኝ ይሄ ነው ነው የምለው። ኤኒዌይ በቃ ተንተባተኩ። እስኪ ኢንሻአላህ ማይክ ፍሪ ትንሽ አስረዘምኩት፣ አፉ በሉኝ። አይ ቲንክ ገብተውታል ጥያቄ ይወስዳል። ቢስሚላህ ራህማን ራሂም። የእህታችን ጥያቄ ጥሩ ጥያቄ ነው። አህለ ሱና ወልጀማዓ ማለት ትርጉሙ ምንድን ነው? ወደዛ ስንቲሳብ ማድረግ ይፈቀዳል? እኛስ ራሳችንን አህለ ሱና ወልጀማዓ አካል ሌሎች እንዱን ብለን እንፈርጃቸው ነው? በመጀመሪያ ሱሙ አህለ ሱና ወልጀማዓ አህለ ሱና፣ ሱና ብሎ ማለት የአላህ መልክተኛ ሰለላሁ ዐለይሂ ወሰለም መንገድ ማለት ነው። አህለ ሱና የሱና ባልተቤቶች አሉ ተባሉ። ሊልቲዛሚህም ቢሃ لله ملكتن يا منقر لي وتمسكهم عليها أهل السنة والجماعة وأهل الجماعة لاتفاقهم عليها لله ملكتن يا منقر لي أي كرنوا يا الله ملكتن يا صلى الله عليه وسلم اندزه بلوال كتبالو أهلا وسهلا نوميوت لكان شيء تأيك شون تأيكي إمام مالك تأيكو فقيل له يا إمام المدينة يا مدينة مري عالم هو يا راتشو من هم أهل السنة والجماعة أهل السنة والجماعة مبالوت إنما ناتشو تبلو ستأيكو أها عالوت إمام مالك هم الذين عالوت النزاناتشو لا يعرفون عالوتشو بسمة ولا بجماعة عالوت أكلينو مرياتشو أي بالوم كالله ملك تنيابو هالا لمسالين ياهون عند عبد الله الحراري عينت زعيم يلن مارلا لك عند عبد الله الحراري يندان دو يمنك كتلات هلو يا الله ملك تنيا لمسالين عندو لك أنت تساستهاد ييكو يا الله ملك تنيا صلى الله عليه وسلم كزتك أراني تانا نو ياستماروت سيساروت ينبرو كتبالو فعلى السنة والجماعة كهونة تلقوا ملكته من دنو سمعنا وأطعنا إلا يتعزز البزان قرر معنا نقر قنصة مبتديع كهونة مبتديع بلو مالت بدين سم يراسون اكو يتقبار يمي الرامر وي من نكالي سرطو طالب المير سم بيدا عالي متقم كهونة قنا النكالي الالوتن النكالي الفروتن انيا كان نسو نبال تعلن يمير بودنو ليلو چون من النبالة چو كتبالة رافضا يمي بالالة رافضا بلو مالت شيعة أحباش يمي بالالة راساتشون دي تربت النزا احباشو تو اهل السنة والجماعة بلو هالو مبالوت اتوبيا كقبو بوهالا اهل السنة والجماعة صوفية بتاريخ تسمتو يما يتطوق اسم يراساتشون سم لراساتشون دي وناتشو صوفية يميل شماري ساتوبتا المهم اهل السنة والجماعة بلو مالت ودن نزه ود السنة انتسام مادرة قديتانو لمن دنو قديته يتبالو كتباله يا الله ملتين صلى الله عليه وآله وسلم يتناقروت حديث الله قدم كساعة انصار يالتك اسكت سلهونا نونجي كل قزم جمعة يناقروت نبر فعليكم بسنتي يالو ينين سنة بمكة لا يعدراتشون وسنة الخلفاء الراشدين المهديين من بعد يالو كانك اتلو يميماتو تنمكو ينين مكتلو اتشي بمكتل ينين سنانا ينسون سنان بمكتل عدراتشون تمسكو بها بسوام تنتلتلو وعضو عليها بالنواجز بكنتات امنكساتشو يازو وإياكم ومحدثات الأمور عبدس مكينا قراتشين عدراتشون ندات تكتلو تتنككو فإن كل بداعة ضلالة لو الله ملك دنيا عبدس يميمات انا قربا مولو تمتنو وكل ضلالة في النار أمته اللدمو يأساتنو بمالت إمام الترمذي حديث كتر هلتمتو إمام أبو داود راتشي سدسمتو سوستلي إمام الترمذي هلتشي سدسمتو سبا سدستلي إندزو ابن ماجه بتلاي يو حديث سوستلي المهم يهي سلتنا قرى يقدنو أهل السنة والجماعة نهون مالنو ليلوچ من بلا نو من طراچو راسو ميترو ببفل رافي با مكون رافي با نو احباش كهونا احباش نو مالو نسال الله السلامه والعافيه الله يطبقن انا بارك الله فيكم جزاكم الله خير طياقه كارلاچو مقطف تشلاناچو السلام عليكم ورحمه الله وبركاته استاذ በቀደም ያየሁት ቪዲዮ ላይ አዲስ አበባ የሆነ የረሱል ጸጉር ነው ብለው ሰለላሁ ዐለይሂ ወሰለም እስታቸው ጸጉር ነው ብለው ሰውን እንዴ ትልቅ አዳራሽ ላይ እንትን ያደረጉ የሚያስሙት ነገር አለ አይሰማም አይሰማም ሰማል አይደል አውና ሰውን የሚያስሙት ነገር አለ እና ይሄ ነገር ከየት የመጣ ነው ምንድነው እንትኑ ከዚ ሌላ ቦታ ሲደረግ ነው ያ ኢትዮጵያ ውስጥ የሚደረግ አይመስለኝም በፊት እንደዚህ አይነት ነገር እንዳላላቅ እና የፈረስ ጭራ ነው አዎ የነብዩ ሰለላም ጸጉር ነው ምናምን ብለው ሰው እየመጣ ያለቀሰ አላሁ አክበር ምናምን ሰለላሁ አለ ነብዩ ምናምን ይያሉ ሰው ተሰብስቦ በየተራ ተራ ጠብቀው የሚያስሙት ነገር አለ። ነቢ ስላ ስለ ጸጉር ነው ብሎ ማለት ነው። እና ይሄ ኬት የመጣ ነው? አህሉ ሱና ከሆኑ ኬት ነው ያመጡት ይህንን ነገር ለማለት ነው። እስኪ የሚያውቁት ነገር ካለ ጀዛኩሙላህ ማይክሮፎን ብስምላህ ራህማን ራሒም። በጣም የሚያስቅ ጉዳይ ነው። በጣም በጣም ይገርማቸዋል። የአላህ መልክተኛ ሰለላሁ ዐለይሂ ወሰለም ጸጉር ኢስታንቡል የሚባል አለ፣ ቱርኪያ ውስጥ የኸሊፋው መናገሻ የነበረበት እና አሁን በጣም ሙትሐፍ ቤት ነው። በጣም የተለያዩ የድሮ ቅርሶች ይገኛሉ ይባላል። ከነዛ መካከል የረሱል ሰለላሁ ዐለይሂ ወሰለም እዛ ሙዚየም ውስጥ ጸጉር አለ ይባል ነበር። መልክ ፈህድ አላህ ይርሐመው ሄዶ በጎበኘበት ወቅት ላይ ሀይአቱ ኪባሪ ዑለማ ፈትዋ ሰጠ። ይህ የትም ቦታ ላይ የአላህ መልክተኛ ሰለላሁ ዐለይሂ ወአሊሂ ወሰለም ጸጉር መሆኑን ሊያረጋግጥ የሚችል ሰው የለም በሚል ማለት ነው። በጣም ይገርማቸዋል። ኢስታንቡል ቱርኪያ ላይ የአላህ መልክተኛ ሰለላሁ ዐለይሂ ወሰለም ጸጉር አለ የሚባልበት ቦታ ላይ እጅግ በጣም ትልቅ ቅርስ ነው ተብሎ አገር ተንቀጥቅጦ ነው የሚጠበቀው። ያንንም ግን እኛ ዑለሞቹ ያሉት ይሁንም አይሁንም ማረጋገጫ መስጠት አንችልም ነው ያሉት። መሆኑን የሚያረጋግጥ ምንም አይነት ማስረጃ የለም። ታዲያ ይገርማቸዋል። አሁን ከትናንትና ሁለታ የተመሰረተ ቡድን ከየት ነው የረሱል ሰለላሁ ዐለይሂ ወሰለም ጸጉር ሊያመጣ የቻለው? አጠያያቂ ነው፣ የጉድ ነው፣ በጣም የሚገርም ነው። ወላሂ ሱብሃንአላህ። ከዛ ሳልፎ ተርፎ ሉብናን ላይ ጣህናጂ እንዲመረጥ ህብረተሰቡን የአላህ ነቢይ ሰለላሁ ዐለይሂ ወሰለም ይህ ጸጉር ነው እያለ ኧረ ምን ይሄ ብቻ ማዘየር መሰላችሁ? ውሃ ውስጥ ትነከርና ትረጫለች ለህብረተሰቡ እንዳለ። በጣም እኮ ብረ እኔ የሚገርመኝ በቃ እንደ እንስሳ እኮ አድርገው ነው የሚሆን። ኧረ ምን ይሄ ብቻ ፎቶግራፍ ትቀረጽና ልክ ክርስቲያኖቹ መስቀል እንደሚያንጠለጥሉት ሁሉ ብታንጠለጥሉና በሱ ተበሩክ ብታደርጉ የሚባልበትም ሁኔታም አለ። አረ ምን ይሄ ብቻ ጣናጂ ለምርጫ ሲወዳደር نحن معنا شعرة من شعرة رسول الله صلى الله عليه وسلم تقولون يا الله مكان صلى الله عليه وسلم صور عبرو عليك إني أجار يقود يونيفرستي وسط إنه يمسر أو تقولوا ده مو بفيديو يا يهود بتعين الناس هذنو لأن قالوا إيه هيجرمهم يهتو بياسة وندم التوقيت يا الله مكان صلى الله عليه وسلم إنه دار إن هو المسلم يا الله مكان صلى الله عليه وسلم يودار يه كالله مكان صلى الله عليه وسلم جزء هنا نو تقولون أو نقولي يه يوهو برتا سبعين ده زاس يا لك سينبرو አንዳንዱ የሐቢቢ ያ ረሱላህ ይላል፣ አንዳንዱ ያ ሸፊዕ ያ ረሱላህ። نعم كلها حق نحن نحب رسول الله ونحترم رسول الله ونقدر رسول الله بل ونفديه بأنفسنا براس كراساችን ምጽዋት እናደርጋለን አላህ ነብዩ ሰለላሁ ዐለይሂ ወሰለም። لكن يرد الله الحراري ጽኑ ويسي الله متي صلى الله عليه وسلم ጽኑ ይሄ እነዚህ ሰዎች እኮ ይሄ ሰውዬ የረሱል ሰለላሁ ዐለይሂ ወሰለም ዘር ነው፣ የረሱል ሰለላሁ ዐለይሂ ወሰለም ቤተሰብ ነው ነው ኩም ይላደላ ያላረኒ እንደውም የአላህ ቤተ ሰለላሁ ዐለይሂ ወሰለም የተሸከሙት ሰው ነው ነው እሱን ተሸክመው ጧፍ አድርገዋልን ብለው የሚያምኑ ሰዎች ናቸው። ደግሞ በእኛ በሙስጠልሐል ሐዲስ ማለት ነው የሙብተዲዕን ሸሃዳ መቀበል ጠይብ፣ ታሪኹን እስቲ አስብቱ። በመጀመሪያ አስቢትል ዓርሽ ሱመ እንቁሽ። በመጀመሪያ ፕሮጀክቱ ከተመሰረተ በኋላ ነው አይደለም ቀለምና ዲኮርና ዲዛይን የሚደረግ። በመጀመሪያ አላህ ነብዩ ሰለላሁ ዐለይሂ ወሰለም መሆኑን እስቲ አረጋግጡ። ይሄ የውሻ ጭራ ይሁን የፈረስ ጭራ ይሁን ያአላህ እንዴት አድርጋችሁ ነው እንደዚህ እፍትራ አለ ረሱል ሰለላሁ ዐለይሂ ወሰለም። መን ከዚበ ዐለያ አለ አላህ መልክተኛ በኔ ላይ የዋሸ ፈሌ ተበዋ መቃዱ መቀመጫውን ከሳት ያዘጋጅ ብለዋል። ያ ወይለኩም ሱብሃንአላህ ወዮላችሁ አህባሾች በጣም ታሳዝኑኛላችሁ። ተራ ህብረተሰብ የኛ እንኳን ምንም አያውቅም። በነገራችን ላይ አንድ ታሪክ ልንገራችሁ። ባህር ዳር ላይ ሰሚር አልቃዲ ሲሄድ ብዙ ህዝብ ተሰብስቦ አያሉ። ያ እንግዲህ አህባሽን እሱ አማርኛ ስለማይችል አህባሽን ወዶ የተሰበሰበ ህዝብ መስሎታል። እሱ ከገጠር ቢሰውጥም በኢህአዲግ ሰውጥ በኢህአዲግ ሀለንጋ እየተገረፈ የመጣ ሰው ነው። የግድ መሰብሰብ አለባቸው። አለቀሳ አለ ሱብሃንአላህ። ሌባ የሚያለቅሳል እኮ እሱ ነው ነገሩ። የነቢዩ ላ ዩሱፍም ወንድሞች እኮ አልቅሰዋል። ወጃኡ አባሁም ዕሻ አየብኩን ማታ እያለቀሱ እኮ ነው የመጡት አይደለም። من عالم انه شاه عبد الله ينهن حزب يتوب نبر عندي لا اله الا الله እየተቀጠቀጠ የመጣ ህዝብ እኮ ነው ይሄ ህዝብ ያት ሲያቶ ሰሚር ሱብሃንአላህ እና ያን እያሳየ ነበር ሰሚር ራሱ እየተ እንደዚህ እያለ ያ ረሱላህ እያለ እንደው ዕንዋኑ ምንድን ነበር ሊማዛ ንሕቡ ረሱላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ተወዳላችሁ እንደ እናንተ ለመሆኑ ለምንድን ነው መልእክተኛውን የምንወደው የሚል ጽሁፍ እንደዚህ ተጽፏል ከበስተጀርባ በየትኛው ቢአይ ሻዕሪኩም ትሕቡን ረሱል ሰለላሁ ዐለይሂ ወሰለም ቢንጢባዕኩም ማል የሁድ አይሁዶች ጋር እጅና ጓንት ስለሆናችሁ ለተጅደና አሸድ الناس عداوه للذين امنوا الذين اليهود ለአይሁድ ዑመላ ሰራተኛ ስለሆናችሁ ሱብሃንአላህ ሉብናን ላይ ያሉ ፍልስጤኖች እኮ የሚሉት ምንድነው ቃል በቃል በቃ የምንነገራትን ነገር የምንሰራትን ስራ እያንዳንዷን ነገር ለአይሁድ የሚያደርሱት እነሱ ናቸው ነው እኮ የሚመስለው ማሰለም ተናል ታዲያ እነዚህ አላህ መልእክተኛ ሰለላሁ ዐለይሂ ወሰለም በምን መልኩ ነው አሁንም አስቡት በደጋን ህብረተሰቡ ይጨፈጨፋል በደሴ ይከተከታል ባህርቡና በከሚሴ ይከተከታል ካሁን በፊት አሰሳለ ህብረት እነርሱ ናቸው በቃ ቀኝ እጅ ሆነው እንደውም እዱ ሆነው የሚያስጨፈጭፉት ላኢላሃ ኢላላህ በጣም ይገርማል እኮ ሱብሃንአላህ እና የነሱ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የማንም ጸጉር እንደሆነ እኔ ግን አና አራ ممكن የአብደላህ አልሐረሪን ጸጉር ሊሆናል ብዬ ገምታለሁ ወላሁ አለም ወላሁ አለም ጀዛኩም አላህ ኸይር ማክ ሰላሙ አለይኩም ወራህመቱላሂ ወበረካቱ እኔ ነኝ ያለው ታራ ማይክ ላይ ኦኬ ኡስታዝ እኔ መጠይቆ ምንድነው አሁን እንግዲህ ጸጉር አለ የሚባለው ጸጉር አለ የሚባለው እንግዲህ አሁን እንግዲህ ዲን እስላም ከመጣ በአልነጃሺ ጊዜ ነው በዛን ጊዜ ያአላህ የነቢያችን ጸጉር ከዛሬ የት ነበረ ነው የመጀመሪያ የሁለተኛው ደግሞ ረሱላችን አለይሂ ሰላቱ ወሰላም ሰለላሁ ዐለይሂ ወሰለም እስከዛሬ ያስተማሩት ነገር ማለት ሱና እነሱ የሚከተሉት ከረቦ ይመቱ ነበር ወይ ቀብር ይዘይሩ ነበር ወይ ሱና እነሱ የሚያርጉት ማለት አለ ወይ ማለት እነሱ የሚያርጉት ነገር መከተል ስለሆነ ድረስ ከረቦ ሲመቱ ነበር ከሱ በፊት የነበሩትን ነብዮችን ምንድን ነው ሞሊቲያ ሲያከብሩ ነበር ወይ ሌላው ደግሞ اللهم صل على محمد ምንድነው ምን ነበር ይሄ ለምሳሌ አሁን አህባሾች የሚያስተምሩት ነገር ምንድነው ስለ እኛን ወሃቢ ስለምኛ መጥፎ ነገር በቃ ምንገለውን ምናምን ነገር ነው እነሱ ይዞ የመጣ ነው የሚሉት ጥሩ ነው ምናስተምሩ ምናምን ሶ እንደዛ ከሆነ ስለኛ መጥፎ ከሚያወሩ ለምን እኛን ጥሩ አላስተማሩንም ለክኛ አሁን ስለ አህባሾች እነሱም ይከተሉት ጥሩ መንገድ አለ የረሱል መንገድ አለ ብለን እንደምናስተምሮ ማለት ስለኛ መግደል መጨፍጨፍ ስለ ደም ምናምን ነገር ሳይሆን ስለ ራሳቸው ጥሩ ሃይማኖት ለምን አላስተምሩም ይሄ ነገር ላይ ያው እንግዲህ ከምን አንጻር ነው ይሄን ነገር መቼም እዚህ ውስጥ ሊኖሩ ይችላሉ ይሄን ጥያቄ ለነሱም ይሆናል ይሄ ነው ኡስታዝ ጥያቄ ግልጽ ነው አለ ኡስታዝ ሀቱ ብራኖ ኦኬ ማይክ ፈር ታዲያ بسم الله الرحمن الرحيم وندماتين በጣም ይገርማል ይህ ጸጉር የት ነበር እንደው እስቲ አስቡት እናንተ ሆነም ከተባለ ሙዚየም ውስጥና መጽሐፍ ውስጥ መኖር አለበት አይደል ግን ይሄ የሚባለው ጸጉር ምንድነው ረመዳን 27 ቡርጁ አቡ ሃይደር የሚባል መስጂድ አለ እዛ ላይ ህዝቡን የነሱን ቡድን እየሰበሰቡ የኛ ተከታይ ይሆንከው ሰው እየተባለ እየተዘየረ ምን እየተባለ ወንድና ሴት ተቀላቀሉ አስቡት عندما يزار شعر الرسول صلى الله عليه وسلم يا الله ملك ميا صغور زارا سيدرج وند الناس سيتيوا سري لبسا عندهم من النبر انترفيو سيدرج يا نبروت من النبر سميته يا الله ملك يا صلى الله عليه وسلم صغور يزه نبر ستا زير يتوني هل يتقدس كس يا جماعه الخير هل هذا شعر الرسول صلى الله عليه وسلم اين كان عبد الله الهرري كما امطاته بفيت يت نبر يا شعر طيب لبنان لاي طيب تاغني ايتوبيا سوستي نبرو በአውሮፕላን ይዘን ወደነ ከሉብናን ሰሚር አልቃዲ ጋር አብሮ ይዘ ሄዶ ነበር ሱብሃን والله በኢትዮጵያ ዕቁ በኢትዮጵያ ህብረተሰብ ላይ እንዴት እንደሚጫወቱ ተመልከቱት ሌላው ለምን እኛ ነ ያስተምሩንም አንደኛ ማመን ያለብህ ነገር ምንድነው እነሱ አላማቸው ሙስሊም ያልሆኑ ሰዎች ጋር አብረው በሙስሊሞች መካከል ተፈኩክ አንድነትን ማጥፋት ነው እና ሁለተኛ የባጥንያ አካሃድን አቂዳን በሙስሊሙ ህብረተሰብ ላይ ማስረጽ هدفهم ምንድነው تفكيك وحده الامه የሙስሊሞችን አንድነት ማሳጣት ነው በማስተማር በኩል የማይመክሩበት ምክንያት ሁለት ምክንያት አለ አንደኛ ከታሪክ አንፃር አይተውታል ሉብናን ላይ علماءች አንደኛ ሶሪያ ላይ ሸክ መሐመድ ነስሩዲን አልአልባኒ ጥፍሩን ቆርጣውት እኮ ነው የመለሱት ምንም ነገር ሙስጠላህ አልሐዲስ hatta መንዘመቱ ልበይቁንያን እንኳን መረዳት እንደማይችል እንኳን ሙሐዲስ ሊሆን አይደለም ሰሂህን ضعፍን ሐዲስ እንኳን ማብራራት እንደማይችል እርማት አድርገውለት እኮ ሸሽቶ ነው የሄደው ሉብናን ላይ ሲሄድ ደግሞ መጨረሻ ላይ በርስ በርስ ጦርነት የምትፈጫ ገር ነበርስ በኋላ ላይ ወጣቶች መጡበት እና ኡሳማ ቀሳስ መጡና መጽሐፍን ሲጽፉበት ኮን ያስገደላቸው እነሱ ኡሳማ ቀሳስ እንዳይፈጠር አደረገው አንድ ወጣት ልጅ በቃ የዚህን ጊዜ እንገድላለን አሉት ብትገድሉኝም አንተም ስላቸው ነውኮ እዙ ባላ ላይ ቆሻሻ መጣለ ምንድነው ባህረብኝ ቆሻሻ የሚጣልበት ቦታ ላይ ቁርጥርጥ አድርገው ኮን የጣሉት رحمه እሱ መጽሐፉን አንብቡለትኩ እስ አንብቡለት አረብኛ የምትረዱ ኢስባቱ ዑሉው الرحማን عن قول فرعون الهمان መቅድሙን ስታነቡ ራሱ በጣም ያስለቀሳችኋል والله ስለነዚህ ሰዎች ሲናገር شيخ عثمان الصافي سلا بحرياتو سيناغرو الشيخ فيصل المولوي استاذ خالد كنعان الشيخ فتحي كان انزع علموت كله رد سلا سطاتو مجرشا لي شيخ عبد الرحمن الدمشقي ان داي فطرو عفاتهم مزجيا عفاتهم مزجيا سلا سطاتو بنكراكراتو الناسوچ بعلم زوريا لاي ምንም አይነት መልስ ልንሰጣቸው አንችልም እህናሳ ለማያውቀው ሰው ወሃብያ ወሃብያ ይያል በቃ يعني ያገራችን አሉ አይደለም ሱፊዮቹ ነው በሱፊየነታቸው የጸኑ ስላሉ እነዛን ብንይዝ ይሻለናል በሚል ዙሪያ ላይ ነው ያለው በተረፈ የጥያቄ ለነሱ መጠየቃለን በቃ ካሉ ጀዛኩሙላህ ኸይር ወረካቱ ማይክሰል ራህመቱላሂ ወበረካቱ ይስማል አንዳንድ ስለንስቲ اوكي السلام عليكم استاذ እንኳን ደህና መጣችሁ ስንት ቀን ድምጾትን በመስማታችን በጣም ደስ ይላል እኔ አንድ ጥያቄ አለኝ ይሄው ምንድነው ባሁን ባለው በወቅታዊ ሁኔታ ላይ ነው እና አሁን ኢትዮጵያ ውስጥ የሚደረገው ነገር እያየን ነው እየሰማን ነው እኔ ጥያቄ ምንድነው አሁን የተያዘው እንትን በሰላማዊ ነው የምንታገለው ይባላል ይሄን በተመለከተ በዲኑ ማለት አንድ ሰው እንደዛ እየተቀጠቀጠ እየተገደለ አኔ ሰላማዊ ነኝ ብሎ ራሱን አለመከላከል ራሱ ባላፊት አስጠይቀውም እንዴ እና ትንሽ ግራ ስለገባኝ ነውና ይሄንን ነገር ግልጽ ቢያደርጉልን አንድ ሁለተኛ ነገር ደግሞ ኦኬ በሰላማዊ ነው የምንታገለው የሚሉ ሰዎች አሉ አኔ በግል ካልተስማማሁ በዚህ ጉዳይ ላይ የራሴን እርምጃ መውሰድ አልችልም በተሰብይ የተገደለ የታረደ አይ እኛ በሰላም ነው የምንታገለው ብለው ቁጭ ካሉ አኔ የራሴን ራሴን በተሰብን ማዳን ፈርድ አሁንብኝ ሞይ ንብረቴን ማዳን በተሰብን ማዳን ፈርድ አሁንብኝ ሞይ ይሄን ለማለት ነው አላህ ይስጥልኝ ሰላም አለይኩም ማይክ ፍሪ ወንድማችን ጀዛከላ ኸይር እኔም ድምጻን ስለሰማው በጣም ደስ ብሎኛል የልጆችም ወንድሞች ድምጻቶችን ድምጽ ስለሰማው በጣም ደስተኛ ነኝ በጣም ይገርማል والله ማለት እኔ ሰላማዊ የሚለው እኔም ስጠይቅ ነበር ምንድነው ሰላማዊ ይያልኩ እንዳንተው እኔም ግር ይለኛል ግን ይሄንን ሙዛሃራውን ወይንም ደግሞ የሙስሊሙን ሰላማዊ ሰልፍ አስመልክቶ ባለው ላይ እስከ ዛሬ ሲመሩት የነበሩት ዱዓቶች እና ዑለሞች እነርሱ ናቸው ጠሪቁን የሚያውቁት። በተለይ ደግሞ እኔ ከሀገር ውጭም ስለሆንኩኝ በቃ የትኛው ነው ስሙንም መምረጥ ያለባቸው እነርሱ ናቸው። ነገር ግን አንድ የሚያሳዝን ነገር አለ። አሁን ያልከው በጣም ከባድ ነው። ልጅና ሚስት፣ መጽሐፍ፣ ኮምፒውተር አይቀርም እኮ። በጣም የሚያሳዝን ነገር ምንድነው ደግሞ አሁን ከሚሴ ላይ በግሌ ያረጋገጥኩት ጉዳይ ነው። በዜናም ሰምታችሁ ከሆነ ወላሁ አለም ህብረተሰቡ እየሸሸ እየወጣ ነው ከከተማ ቤቱንና ንብረቱን። በጣም እኮ ከባድ ነው ያ ጀማዓ። ወላሂ እኔ አዲስ አበባ ላይ ያላችሁ ሙስሊሞች አንቱም ፊ ኒዕማ እሽኩሩላህ አላ ዛሊክ። ላኪን ገጠር አካባቢ ላይ የሚሰራውን ስራ ብትሰሙ፣ በተለይ ገጠር ላይ ድሮ ቃለ አላህ ብሎ በታሪኩ የሚያቅሰው ኸላስ አሁን የቱ ቦታ ላይ እንዳለ አላህ ነው የሚያውቀው። እና ምንድነው ሴትና ልጅ ያለበት ቦታ ላይ ብቻቸው ነው የሚገቡት፣ ቁርአንና መጽሐፍ እየረገጡ እንደ ግለሰብ ከራሱ መከላከል አለበት። ግን እንደ ሙቃዋማና እንደ ሙዛሃራ መሪዎቹ ናቸው ይሄን ነገር መስጠት ያለባቸው ማለት ነው። ማለት ይሄን ሙዛሃራ ሲመሩት የነበሩ ይህን ሙስሊም ለዚህ ለአንድነት ያበቁት ይህን ሙስሊም ከዚህ ከተንሸፈፈ አቂዳ ያዳኑት በነፍሳቸውና በደማቸው ለሙስሊሙ ህብረተሰብ ሲሉ ምጽዋትነትን የከፈሉት እነሱ ሰዎች ናቸው አስተያየት መስጠት የቻሉት የሚችሉት በዚህ ዙሪያ ላይ። ወይም ደግሞ ያ ባይሆን ራሱ ግቢ ውስጥ ያሉትና አለ አብዱል ዋቂ እዛ ቦታ ላይ ያሉት ሙስሊሞች ናቸው መስጠት ያለባቸው። ግን ግለሰብ መጥቶ ማለት ልጅን፣ ሚስትን፣ መጽሐፍን ቤት ላይ እየቀጠቀጠ እጅ መስጠቱ ማለት ምንም እኔ እንደ ግለሰብ ማለት ነው ቤት መጥቶ የሚቀጠቅጠኝ ከሆነ መልስ መስጠት አለብኝ። ለምን መንቁት ይለ ዱነ ዒርድሂ ፈሆ ሸሂድ ብለዋል የአላህ መልክተኛ። ከክብሩ ስር የሞተ ሸሂድ ነው። መንቁት ይለ ማልሂ ፈሆ ሸሂድ ነው ብለዋል የአላህ መልክተኛ ሰለላሁ ዐለይሂ ወሰለም። እንደ ግለሰብ ደረጃ ሌሊት ነው አሉ የሚመጡት። በጣም እኮ የሚገርም ጉዳይ ነው። ተኸየል አንተ ቤተሰቦች ጋር ባለቤትች በተኛህበት በብቸኝነት እየዘረፉም እየወጡ ነው። ሀርቡ ላይ የሆነውን ሁኔታ ሰምታችሁ ከሆነ አሁን ወርቅ ድረስ የሴት ወርቅ እኮ ታውቃለህ፣ የሴቶችን ወርቅ ዘርፈው ነው የወጡት። ይህ የተረጋገጠ ነገር ነው። እያለቀሱ ሰዎች የተናገሩት ሁኔታ ነው ማለት ነው። ይሄ ስልምያ ሊሆን አይችልም። ቢያንስ አሁን ለምሳሌ ምንም ህግ ባይኖር ራሱ ያው እኔ ያን ወጣት በጣም ማለት እኔ ቢያንስ የሚስቱን ወርቅ ማዳን መቻል ነበረብን እስከ ሞተበት ህይወት ድረስ ማለት ነው። ይሄ ስልምያ ሊሆን አይችልም። ሰላም አይደለም ማለት ነው። ምክንያቱም እነሱ ወላም ሙስታኒ ሊለው በጣም የሚገርመኝ ነገር ሱብሃንአላህ ለምን እኔ በጣም አመጽ ውስጥ ህብረተሰቡ እንዲገባ እንደሚገፋፉት እኔ በጣም ነው የሚገርመኝ። ሱብሃንአላህ በታሪክ ግብጽ የምትሉ የሚባለው ሶሪያ የሚባለው እንደዚህ ቱኒስ የሚባለው እንደዚህ ሰላማዊ ተካሂዶ የሚባለው እኮ በዚህ መልኩ አይደለም። ሱብሃንአላህ ሙሰላህ አይደለም ማለት ጦር አልተጠቀሙበት ምፈውራቸው ላይ አላህ ስብሐነ ወተዓላ ነስር ሰጣቸው። የኛ ግን ያ ጋር ተመሳሳይ አይደለም። እንደው ሰላማዊ ሆነ አልሆነ በአንድ ጥያቄ እኮ መመለስ ያለበት ነገር ነበር ይሄ ነገር። እና በጣም የሚያሳዝን ነገር ነው የዛን ጉዳይ ማለት። ግን እንደው ከሚዲያ ማለት እንደው እየደወላችሁ በተለይ አሁን በሀርቡና በከሚሴ እና በደሴ በኮምቦልቻን በአንዳንድ ዋት እንደው በዛ አካባቢ የምታውቁትን ሰው እየደወላችሁ ጠይቁና እስቲ ተረዱ መቼም ጉዱን። እና በነገራችን ላይ እኔም እንዳንተው ግር ብሎኛል ነገሩ ወንድማችን። ሰራህ ለመናገር ጀዛከላ ኸይር ባረከላ ፊክ ማይክችን አለህ ሰላት ወሰላም። እንግዲህ የእሳቸው ዘር ከነቢይ እስማኤል ጋር የተያያዘ ነው መሰለኝ እንግዲህ አሁን ከእሳቸው በፊት ብዙ ነቢያቶች ነበሩ። እሳቸው የመጨረሻ ነቢያችን ናቸው አለይሂ ሰላቱ ወሰላም። እና ነቢያችን አለይሂ ሰላቱ ወሰላም ከዚህ በፊት መውሊድ አክብሮ ነበር ወይ? ማለት በከበሮ ሲያወሱ ነበር ወይ? አላህን ሲያወሱ ነበር ወይ? እንግዲህ እሳቸው የሚያደርጉትን ነገር መከተል ስላለብን እንዲህ አይነት ነገር አርጓል ወይ? ኑርጀና ለከይክ ነው ያቄ፣ ግልጽ ነው። ኦኬ ማይክ አርህማን ራሂም። የወንድማችን ጥያቄ ጥሩ ጥያቄ ነው። የአላህ መልክተኛ ሰለላሁ ዐለይሂ ወሰለም ስለ ራሳቸው መውሊድ አክብረው ነበሩ። በጣም ነው የሚገርም ይሄ ነገር። እሳቸው ብቻም ሳይሆኑ ፈጽሞ ወላ ሰሓቦቹ ወላ ታቢዒዎቹ ወላ ታቢዑ ታቢዒን መውሊድ የተጀመረው ሸዓዎች ሲሆኑ የጀመሩት ባጢንያ የሚባሉ ሸዓዎች ናቸው የጀመሩት። ስድስትን መውሊድ ነበር የቀረጹት። ከስድስቱ መካከል የአላህ መልክተኛ መውሊድ፣ የፋጢማ መውሊድ፣ የሐሰን መውሊድ፣ የሑሴን መውሊድ፣ አልሙአይድ ቢላህ መውሊድ፣ የማንትስ መውሊድ፣ የአልይ መውሊድ ብሎ ስድስት መውሊድ ከቀረጹ በኋላ ነገር ግን ቡሩዝ እና ኢብሃር የሆነው ብዙ ጊዜ ፊ አዋኺር ልቀርን ሳዲስ ልሂጅሪ ወአዋኢል ልቀርን ሳቢ ልሂጅሪ። እብኑ ከሲር ረሒመሁላህ አልቢዳያ ወኒሃያ የሚባሉ ስለ መሊኩ ሙዘፈር ታሪክ ሲነገር የስድስት መቶ ዓመት መጨረሻ እና የሰባት መቶ ዓመት መጀመሪያ ላይ የተፈበረከ ፈብረካ እንጂ በፍጹም ይሄ የአላህ መልክተኛ ሰለላሁ ዐለይሂ ወሰለም የሰሩት ስራ አይደለም። ስለዚህም ስለሆነ ነው ማለት ነው እኛ የምንቃወመውና የማንተገብረው። ጀዛኩሙላህ ኸይር። ወላሂ ወበረካቱ። ድምጽ ይሰማል? በመጀመሪያ ደረጃ አልሐምዱሊላህ ኡስታዝ፣ አላህ እንኳን በሰላም አመጣሁት ወደ ሩማችን። ጭራ አስደርገውት ነበር። ሌላው የኔ እንኳን እንደ ጥያቄ ሳይሆን ቦታ መሻማት አልፈልግም፣ ግን በጣም ስለከነከነኝ ነው በአሁኑ አስተያየት ላይ ማለት ነው። እነዛ ወንድሞቻችን እስከ ዛሬ በምንሰማው መረጃም ባነበት በሚወጣው መረጃ በሙሉ ወንድሞቻችን እዛ ያሉት እኮ ሱብሃንአላህ፣ ወላሂ ያለምንም እዝነት እንኳን ሚስቶቻቸውን ወይንም እህቶቻቸውን ሊያድኑ ቀርቶ ገና ሰው ከተኛበት ቦታ በዱላ ከተመታ ያጀማ ኡስታዝ እንዴት አድርገው ነው ሊከላከሉ የሚችሉት? ሰሞኑን ሁሉ የሚመጣልን መረጃ በተኙበት እኮ ነው መደብደብ የሚጀምሩት፣ እና ያ ሰው እንዴት ራሱን ሊከላከል ይችላል? ሊዘርፉ ተአስበው ነይተው ነው ከቤታቸው የወጡት፣ ወርቁን ለመውሰድ ገንዘቡን ለመውሰድ። እኔ ከአንድ ሀገር ጠባቂ መንግስት እንትን ወታደር እንዲህ አይነት ዜና መስማታችን ራሱ ወላሂ ያሳፍረናል፣ ከዛ ሀገር መባሌ ራሱ። ግን እነዚህ ወንድሞቻችን ራሳቸውን እንኳን ለማዳን መተዋቸው ነው ራሳቸውን ከሳቱ በኋላ እየጎተቱ ወደ እስር ቤት የሚወስዷቸው። እና ፕሊስ በዱዓ እንርሳቸው፣ ራሳቸውንም ለመከላከል ጊዜ አይሰጧቸውም እንኳን ሚስቶቻቸውን ሊያድኑ ከምንሰማው መረጃ ለማለት ነው። ወሰላሙ አለይኩም ወረህመቱላሂ ወበረካቱ። ማይክ ለኸይር ዘኪ ለኸይር። እውነትሽን ነው፣ ግን እሱ ከባድ ነው። ከባድነቱ ይገባኛል። ቢሆንም ግን ሱብሃንአላህ በጣም ሙስሊም ህብረተሰብ ወላሂ አሰቃቂ ሁኔታ ላይ ነው። ሱብሃንአላህ እንደዚህ በሚዲያ እንኳን የሚነገሩት በጣም ትንሾቹ ናቸው። እናንተ አልሙሂም አየንካን ሱብሃንአላህ እናንተ ጥያቄ ከሌላችሁ እኔ ሁለት ጥያቄ አለኝ ወይም ሶስት ላደርገው መሰለኝ፣ ሰዓት ካለ ሶስት ጥያቄ ሲሩ ረሱሊላሂ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ የነቢ ሰለላሁ ዐለይሂ ወሰለም መውዲዕ አስር የሚስጥር ቦታቸው በመባል የሚታወቀው ሰሓቢ ወይም የተቡክ ዘመቻ ላይ ሲመለሱ የአላህ መልእክተኛ የሙናፊቆችን ስሞች የነገሩትና ያሳወቁት ሰሓቢይ ስም በዛሬው ትምህርት ላይ ስለተጠቀሰ ማን ነው እርሱ ነው። በትናንትናውም ትምህርት ላይ ተጠቅሷል እንዳጋጣሚ ሆኖ በነገራቸው እና የእሱን ሰሓቢ ስም የሚመልስ በዛሬው ትምህርትም ላይ ተጠቅሷል በትናንትናው ትምህርት እንደውም ምልክቱ ዑመር ብኑ ኸጣብ ረዲየላሁ ዐንሁ ካነ ላ ዩሰሊ ሰላት አይሰግዱም ነበር እርሱ ሰላት ሲሰግድ ካላየው ሰው ሙቶ ይህ ሰሓቢ ካልሰገደበት ዑመር ብኑ ኸጣብ አይሰግዱም ነበር ምክንያቱም የአላህ ምክንያት ስለ ላ ስለም ሙናፊቆችን ስለነገሩትና ሚስጥረኛቸው ስለነበረ በዛሬውም ትምህርት ላይ ብዙ ጊዜ ሲደጋገም ነበር ይህ ሰሓቢ የሱ ስም ማን ነው ነው እና እጃውጡ ያ ጀማዓት አልኸይር የድሮዎቹ ተማሪዎቻችን የሉበት ሁለት ሶስት ብቻ ነው ዛሬ እንዳሉ ግና በትክክል መልሰዋለች እና አበባ አስጣጥባል ግን አንደኛው ማብራሪያ በአረብኛ ምን ማለት ነው የሚለውን ግን አልገለጸችውም ጀዛኩሙላህ ኸይር በአረብኛ ሱና የምትለው ቃል ምን ማለት ነች طيب مايك سري السلام عليكم ورحمه الله وبركاته سنه مالت مانبب مالت نو يالو مسلني الله اعلم مانبب مالت نو بسم الله الرحمن الرحيم ارمنتاچن مرجنا انت يا مجمرون تيجي طول ما تسالش لكن سنه مالت منربت بدن بالا برراوت مسر بساعته سنه مالت منجد مالت نو መንገድ አስነቱ ለወተን በአረብኛ ስብሐ አጥሪቃ መንገድ ማለት ነው ያአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ለተተቢዑነ ሰነነ ለዚነ ሚን ቀብሊኩም ከእናንተ በፊት የነበሩትን ሰዎች መንገድ ትከተላላችሁ በማለት ተናግረው ነበር ያአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንደዚሁ ምን ሰነሱነታ ሐሰንት ማለት መንገድ ማለት ነው ጀዛኩሙላሁ ኸይር طيب ليلى طياقي ساعتها طيب ليلى طياقي ان شاء الله ودفيت من نماراتشو ناتشو كن مصحفو لاي بمتن سلمي متا بطياقينا ملس ملكو بيمتا يشارال بيينو 10 المبشرين بالجنه 10 صحابيوچ يا الله ملكتنيا بجنه يمسكروا لاچو صحابيوچ عدلو انرسو انمان انمان ناتشو አንድ ሰው መናገር ያለበት 3 ከአንድ እስከ 3 ከአንድ እስከ 3 ብቻ ነው ግን አንዱ ያለውን ደግሞ አንዱ መድገም አይችልም ከአንድ እስከ 3 ከአንድ እስከ 3 ሰላም አለይኩም ወንዶችንም እሽትራክ ያደርጉ አንዳንድ ጊዜ ጥሩ ነው ወንዶችን ከአንድ ልጅ ወንዶች እናቶች ባንተ አላናቸው ማክሰል ሰላም አለይኩም ወራህመቱላሂ ወበረካቱ السلام عليكم يا جماعة جمت يا دراسة؟ السلام عليكم اوكي صوص ترتان المالسة أستاذ؟ صوص؟ اوكي أبو بكر عمر أين اسمان مايك فري بسم الله الرحمن الرحيم اولا استاذ كبيره ما ادري كسمانو دم صوتن بتام كويس نبرنا نافقون نبر الحمد لله الله سبحانه وتعالى كان دم صوتنا سمان كان ينصار لهن يشلال وين يسبر جباو لهن يشلال انا الحمد لله رب العالمين الله سبحانه وتعالى نكون بسلام عنكنين عنده ينو اولا ثانيه يعني الصوت بحث بتام وصاينه نرسو من يلالو ቢድዓ የሚባለው ነገር እና የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ዘመን ሲሰራ ያልነበረ ወይም ስክ ያልነበረ ነጥብ በአሁኑ ሰዓት ላይ እንደምነት ሊተገበር ወይም እንደ ዒባዳ ሊተገበር አይገባም ነው የምንለው እነሱ ግን ይሄ ቢድዓ ከሚለው ውስጥ ይካተታል የአላህ መልእክተኛ ደግሞ ከቢድዓ አስጠንቅቀዋል ስንል ቢድዓ የሚባለው ብዙ አይነት ነው ይላሉ እነሱ ብዙ አይነት ነው ማለት ምንድነው ቢድዓተን ሐሰና የሚባል ነገር አለ ቢድዓ ሆኖ መልካም የሆነ ነገር አለ ነብዩ ባይሰሩትም ማለት ለምሳሌ አብዱላህ አልሃለሪ ወይም ሌላ ሰው ወይም አህባሾች ራሳቸው መልካም መስሎ ከታያቸው እንደ ኢባዳ ሊሆን ይችላል ማለት ነው። ለዚህ ማስረጃ ነው ማን ሰነፊ الاسلامي سنة حسنة በእስልምና ውስጥ መልካም ነገር ያመጣ መንገድ ያደረገ ብለው የለም እንዴ አላህ መልእክተኛ فله ثوابها وثواب من عمل بها الى يوم القيامة. طيب اولا بمجمريا في اي موطن قال رسول الله صلى الله عليه وسلم هذا الشيء يهن ابابا لي الله ملكتنيا متشن يالوت يتبوتا لين يالوت عندنا لي انما قال رسول الله صلى الله عليه وسلم لما بادر بعض الصحابة مالت عندنا صحابي يتنا عمر بن الخطاب رضي الله عنه سلا صدق اسناغرو الله ملكتنيا بتام بذل ادرغو مالت من سن في الاسلام سنه حسنه له الله ملكني يعني بس لمنا لا يمالت حزبون جن دغنا نزان ابو بكر نزان عريان بيهم يمشيتو صحابيوت ياي بتام بذل ما درج سيجمر فله ثوابها لمثال بسطو بذل ثواب الله وثواب من عمله الى يوم القيامه اذا قالها الرسول صلى الله عليه وسلم بزاين بوتا كون يالوت هل አተሰደቀ ከዛ በፊት ነበር ይወረደው ወላ ከዛ በኋላ ነበር ይወረደው እንዴ ወላ ከዛ አለት በፊት ሰደቃ የሚባል ነገር የለም ማለት ነው انما اذا قوم مننا من سن سنه حسنه ብሎ ማለት اي من احيا سنه منسيه ማለት ነው ህዝቡ ረስቶት ነበር የአላህ መልእክ የአላህ መልእክተኛ ያሉትን ሱና መንስያ አለ ብዙ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሲሰሩት የነበረ የተረሱ ነገሮች አሉ። ለምሳሌ እናንሳ ሰዎች አሁን ብዙ ጊዜ ከቤት ሲወጡና ወደ ቤታቸው ሲገቡ መፋቂያን አይጠቀሙ ያውን ከተረሳ ሱናዎች አንዱ ነው ይላሉ። ሰዎች ለምሳሌ ሶላት ረካዓት የልፈጅርን ከሰገዱ በኋላ ቤታቸው አረፍ ብለው ትንሽ ከዛ በኋላ ወደ ጀማዓ መስገድ እንዳለባቸው ያውቁም። ነፍበር ፍራሽ ለምሳሌ በሚተኙበት ጊዜ አላህ መሲህ ሰለላሁ ዐለይሂ ወሰለም ፍራሹን ንጹህ እንኳን ቢሆን አስተካክለውት ነበር እንደገና አረፍ የሚሉበት። እንደዛ አይነት ነገሮች አሉ። እነዛ ተረስተው ነበር። አይ ማን አህያ ሱነተን መንሲየተን فله ثواب وثواب لمن عمل حيث كان في الحض على احياء السنه لعلماءه يا ابابل يترسان سنه ياو بمادرج ነበር እንጂ لا في احداث البدع ان شاء الله كانم غازان ياله نو المهم رئسو استاذ كبير اندالوتم طرو موضوعنا بحث يسفلقوال المهم باجرو يهنن بحث لما درك الشيخ محمد ناصر الدين الباني رحمه الله احكام الجنائز وبدعها يميلو مصحفاتو لاي بدنب اصولاوي بحث ما قربو بتاله تقريرو لاي እና ኡስታዝ ከቢራ ማይካዙና ያብራሩበት በዛ ላይ በዙሪያ ላይ እኔ ጋዛን ይያለ ነው ሱብሃንአላሁ ወልሐምዱሊላህ ላ ኢላሀ ኢላ አንተ ሸዱ ላ ኢላሀ ኢላ አንተ አስተግፊሩላሁ ወአቱቡ ኢለይክ ወሰላሙ አለይኩም ማይክፈር ኡስታዝ ከቢራ ማብራሪያ እንስጥበትና ብትነጋገሩበት የበለጠ ጥሩ ነው ማለት ነው። ምክንያቱም አወቅት الحاجه ወሳይ ነገር ስለሆነ አወቅት الحاجه ተአኺሩ ጥሩ ስለሆነ ኢንሻአላህ ኡስታዝ ከቢራ ጀዛክ አላሁ ኸይረን ኡስታዝ። እኔም ነገ ያልኩት ለዚህ ነው ትንሽ ረዘም ስለምትል ነበር። ኸይር ጀዛኩም አላሁ ኸይረን። እኔ ከአንድ ሰዓት በኋላ ነው የሚገባው ኢንሻአላህ ሌላ ደርስ ላይ ነው ያለሁት።